أعوذ بالله من الشيطان الرجيم. تفسير الاستعاذة. الله سبحانه وتعالى بقرآن وس فإذا قرأت القرآن فاستعذ بالله من الشيطان الرجيم. قرآن لما أنبت بمتشابت كذي بقى الله سبحانه وتعالى يترجمك هنا وصيت أن تنكل فكلاك لنا تكفك يقولوا بعد زورنا بعد سمارة ومسارات ቁርአንን በመንጀምርበት ጊዜ በዚህ ቃል መክፈት ጠቃሚ አስፈላጊ መሆኑን ስለመከረን አሁንም በዚያው መሰረት እንደዚህ ብለን እንጀምራለን ማለት ነው። እንግዲህ አላህ Subhanahu Wa Ta'ala ይሄን ያለበት ምክንያቱ ሸይጣን ከሰው ልጅ ጋራ ሁልጊዜ መታረቂያ የሌለው ቁርአን ስለፈጠረ ከመጀመሪያው ሰው ጀምሮ እሱ ከአላህ ፍቃድኛ ለማፈናቀልና ለማሳሳት ምንጊዜም የማይተኛና የማይቆም መሆኑን በማወቁ ማንኛውንም የዲንም ሆነ የዱንያ እንቅስቃሴ ስናደርግ ከዚህ አደገኛ ጥላታችን ተንኮል እንድንድንና እንድናመልጥ መፍትሁን ይነግረናል አላህ Subhanahu Wa Ta'ala። እሱ እንግዲህ ረቂቅ የማይታይ ከመሆኑ የተነሳ እንደ ማንኛውም ጥላት በቁሳዊ መሳሪያ መከላከል ስለማይቻል الله سبحانه وتعالى بسحيل الناقب بيتشان والنال قواموا يميشلو السن بقى الله سبحانه وتعالى انك لاكلا لننا انتبك علم السن يعزل بنبلاتشو لني عبيتو تا اقربونا ويميلان معنو بتلي قرآن بمنك رابر جزيه سيطان بتعام بكفتن يادرجا يميفتاتن موهنون ياكال ونياتون قرآن مالت يا الله سبحانه وتعالى ممريات سلوهنا ሰዎች ከጌታቸው ጋር እንዳይገናኙና በሱ ፍቃድ እንዳይመሩ ጣልቃ በመግባት ሁልጊዜ ስለሚፈታተን ይህንን እንግዲህ ሙከራውን በቀላሉ ለማምከንና ለማክሸፍ በአላህ Subhanahu Wa Ta'ala መከላከል ያለብን መሆኑን ያስተምረናል ማለት ነው። በዚህም መሰረት አዑዙ ቢላሂ ሚነሽ ሸይጣኒ ረጂም እንላለን። ትርጉሙን ባጭሩ በሃያሉ አላህ Subhanahu Wa Ta'ala አደገኛና እርጉም ከሆነ ሰይጣን ተንኮል እንከላከላለንና እንጠበቃለን እንደማለት ነው። ይህ እንግዲህ ሰዎች ሲባሉ የተለያዩ ጥላቶች አሏቸው። ጥላቶቻቸው በከፊል እነሱን የመሰሉ አካል ያላቸውና የሚታዩ የሚጨበጡ ናቸው። በከፊል ደግሞ ስውርና ረቂቅ የሆኑ ናቸው። እንደነሱ ሊከላከሏቸውና ሊያዋቸው የሚችሉትን ባላ አቅማቸው እንዲቋቋሙና እንዲከላከሉ አዘዘ አላህ Subhanahu Wa Ta'ala። ወዲነ ለልዲነ ይቃተሉና ቢአንሁም ዱሊሙ ባለው አያት እንደተጠቀሰው በጥላት የሚጠቁ የሆኑት አማኞች ተበድለዋልና ከዛሬ ጀምሬ ጥላቶቻቸውን እንዲከላከሉና እንዲቋቋሙ ፈቀድኩላቸው ብሏልና በዛ መልክ መከላከል ይኖርብናል ማለት ነው። በጣም ረቂቅና ስውር የሆኑና እኛ ለናያቸውና ለንቋቋማቸው የማይንችለው ከሆነ ደግሞ አላህ Subhanahu Wa Ta'ala የማይንችለው ነገር ማስገደድ ስለማይሻ እሱ ራሱ እንዲቋቋም እና እንዲከላከልልን ምን ማለት እንዲያለብን ያስተምረናል። እዚህ ላይ አንድ ታላቅ ዓሊም ተማሪያቸውን አንድ ኃይለኛ ውሻ ቢያውቅ ምን ታደርጋለህ በማለት ጠየቁት ይባላል። እከላከላለሁ አላቸው። በጣም በርትቶ ቢመጣብህ እኔም በጣም በርትቼ እቋቋመዋለሁ አላቸው። በጣም ቢያይልህ አሉት። በጣም ካየለኝም ደግሞ ያለኝን ሁሉ ኃይለ አሰባስቤ እቋቋመዋለሁ አላቸው። ከዚህ ኩላ ይልቁንስ ባለቤቱን ጠርተህ እባክህ ያዝልኝ ብትለ አይሻልም ነበርን አሉት ይባላል። እና አሁን እንግዲህ የሰይጣንን ሁኔታ በመሳሌ ሲገልጹለት ነው። ሰይጣን ማለት እንደ ውሻ ነው። ስለዚህ እሱ በኃይል በሚመጣበት ጊዜ አንተ እማትችለውን እከላከላለሁኝ በማለት ከመፍጠርጠር በቀላሉ ጌታን ድረስልኝና ያዝልኝ ብትለው ሊያቆምልህ ይችላል ማለታቸው ነው። ስለዚህ እንግዲህ ሰይጣን ማለት የአላህ ውሻ ነውና እሱኑ ባለቤቱን በቀላሉ ያዝልኝ ማለት ይቀላል። እንዲሁ በማትችለውና በማታየው ሁኔታ እኔ እጠነቀቀዋለሁኝ ከማለት ማለታቸው ነው። በዚህ መልኩ እንግዲህ ቁርአን ለመቅራት በመናስብበት ጊዜ በሶላትም ሆነ ከሶላት ውጭ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ማለት በጣም አስፈላጊ መሆኑን እንገነዘባለን። ምክንያቱም ሰይጣን ቁርአን ለሰው ልጅ ምን ያህል ጠቃሚ መሆኑን ስለሚያውቅ ሰዎች ቁርአንን ከቀሩ የአላህ ሱብሃነሁ ወተዓላ ምንነትና ማንነት በቀላሉ ሊገነዘቡና ሊረዱ ስለሚችሉ ግዴታቸውን እንደሚወጡና የከለከላቸውንም እንደሚከለከሉ ስለሚገባው እሱ ቁርአን እንዳይቀሩ የተለያዩ መሰናክልና እንቅፋቶችን ይደረድራል ማለት ነው። ይሄ ከመሆኑ በፊት ግን አንተ ቀድመህ በሩን መዝጋት አለብህ። አዑዙ ቢላሂ ሚነሽሸይጧኒ ረጂም በማለት ነው። አለበለዚያ ቁርአን ልንቀራ ስንል አንድ የሚያሻክል ነገር ያመጣብናል። ወዳውኑ ሐሳባችንን ቀይረን ወደዛ ነገር እንተማራለን። ምናልባት ደግሞ የጀመርንም እንደሆነ በማከል አንድ ነገር ትዝ ብሎን አቋርጠንና ተንድነህ ያደርገናል። ቢያንስ ሌላ ቢያቀተው እንቅልፍ እንዲይዘን እንድንደክም ያደርገናል ማለት ነው። ደግሞ እንደምንም በርተን ብንቀራ እንድንዘነጋና እንድንዝለፈለፍ በማከል የሆኑ ያልሆኑ ሐሳቦች እንዲገቡና እንድንሰላች ያደርገናል ማለት ነው። ያም ሆኖ ደግሞ ብንቀራም ጥርቱን በቃል ከማነብነበት ተቀር በሐሳባችን እንዳንከተል ያደርገናል። በሐሳቡን ተተከተል ወዳውኑ እንድንረሳው ያደርጋል ማለት ነው። እና ምናልባት በርትተን ደግሞ ሐሳቡን ከተገነዘብንና ላለመርሳትም ተተጣጣር ትንሽ ቆይተን እንደገና በሌላ ሐሳብ በርዞ ያን ሁሉ ነገር እንድንተው ያደርጋል ማለት ነው። ይህ ሁሉ እንግዲህ በየእርከኑ ያልተቋረጠና የማይቆም ጥረት ስለሚያደርግ መጀመሪያውኑ ገና ከመግቢያው አላህን ሱብሃነሁ ወተዓላ ጠብቀንና ሰውረን ያል እንደሆነ እሱን በቀላሉ ይዝልናል። የዛ ጊዜ ቁርአንን አንበን ለመጠቀምና መመሪያ ለማድረግ እንችላለን ማለት ነው። እና በማንኛውም አጋጣሚ እንግዲህ የዲን እንቅስቃሴዎች እናደርግ የነን አዑዙ ቢላሂ ሚነሽሸይጧኒ ረጂም የሚለውን ቃል መጠቀም ያለብን መሆኑን ያስተምራል አላህ ሱብሃነሁ ወተዓላ። بسم الله الرحمن الرحيم بأ الله سم اجيك ازانينا بتعمر روبهونا واجمر اللهون عندما لسنو اونم من قبل يا قرآن آيات وچ ويم سراء وچ بمن جمر بزيبه بأ الله ارداتانا اجزاء لما فلق سبال بسم الله الرحمن الرحيم مالسو تكامي مهونون ياستمرن على الله سبحانه وتعالى يا قرآن مرافات 114ቱ አንዷ ብቻ ስትቀር ሁላቸውም 113ቱ ሁሉ በቢስሚላህ እንዲጀመሩ አዟል አላህ ሱብሃነሁ ወተዓላ። ይሄም የሚያመለክተው ነገር ምን ቢኖር ምንድነው? አንድ ታላቁም ነገር አንድ ሰው በሚሰራ ወይም በሚናገርበት ጊዜ በቅድሚያ ያ ነገር እንዲሳካለትና እንዲሰምርለት በጌታው መደገፍና መረዳት ያለበት መሆኑን ነው ማለት ነው። እና ይሄን ቁርአንን ስቀራ እንዶም ደግሞ በውስጡ ያለውን ቁም ነገር በተግባር ለመተርጎም ስነሳ የጌታን እርዳታና እገዛ እየሻውና እየለመንኩ ነው። በጣም አዛኝ ሩህሩህ በሆነው ጌታዬ እርዳታ እየፈለኩኝ እጀምራለሁኝ እንደማለት ነው። አንባቢውም ንባቤን በአላህ ስም እጀምራለሁ፣ ጻፊውም ጽሑፌን በአላህ ስም እጀምራለሁኝ፣ ሰራተኛውም ስራዬን በአላህ ስም እጀምራለሁኝ እያለ እንዲጀምር ነው ማለት ነው። በተጓዳኝም ደግሞ የቁርአን በቀጥታ ከአላህ የመጣ መሆኑን ያመለክታል። አንድ ደብዳቤ መጀመሪያ ገና ከመግቢያው ላይ አድሬስ ነው የሚነግረው ከማን እንደተነሳና ወዴት እንደሚሄድ ይጠቁማል ማለት ነው። ቁርአንም እያንዳንዱ ሱራ ቢስሚላሂ ራህማን ራሂም ብሎ መጀመሩ በአላህ ስም እጅግ ሩሩህና አዛኝ በሆነው በሚልበት ጊዜ የአላህ መልእክት መሆኑን ገና ከመግቢያው ላይ እየጠቆመ ነው እያንዳንዱ ምዕራፍ። የነብዩ እንኳን አለይሂ ሰላቱ ወሰለም ቃል አለመሆኑን ለማሳየት ነው እንኳን የሌላ ቃል ሊሆን ማለት ነው። ነብዩ መልእክት አድራሽ እንጂ የራሳቸው መልእክት አይደለም ማለት ነው። እና በአላህ ስም እጀምራለሁኝ በሉ እንደ ማለት ነው። ቁሉ ቢስሚላሂ ራህማን ራሂም በአላህ ስም እንግዲህ የተጀመረ ነገር አላህ ሱብሃነሁ ወተዓላ በረካ ያደርገዋል፣ ኸይሩ ጥቅሙ ብዙ ይሆናል ማለት ነው። ሰው በገዛ ጥረቱና እውቀቱ የሚያረገው ነገር ግን አንድ ቦታ ላይ ድክመትና ጉድለት ሊያሳይ ይችላልና ስለዚህ አንደኛ የአላህን መልእክት በአላህ ስም እንድንጀምር ባለቤቱ ማን እንደሆነ ገና ከመግቢያው እንዲታወቅ ማለት ነው። በሁለተኛ ደረጃ ደግሞ ማንኛውም ኸይር ነገር በምንሰራበት ጊዜ በአላህ ስም መጀመርና ከሱ እርዳታና ድጋፍ መጠየቅ የሚገባን መሆኑን ያመለክታል ማለት ነው። الحمد لله رب العالمين، الرحمن الرحيم، مالك يوم الدين، إياك نعبد وإياك نستعين، اهدنا الصراط المستقيم، صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ይህች ምዕራፍ ወይም ሱረቱል ፋቲሃ የተባለችው መካ የወረደች መሆኗ ይታወቃል። ማለትም ነቢያችን አለይሂ ሰላቱ ወሰለም እዚሁ መካ ከተማ እያሉ ወደ መዲናቸው ከመሄዳቸው በፊት ከመጡት ምዕራፋት አንዷ ናት ማለት ነው። አንዳንዶች ግን መዲና ከወረዱም ደግማ መጣለች የሚል አለ። ከሌሎቹ ምዕራፎች ለየት የሚያደርጋት በጣም እሷ ቁልፍ ነገር ስለሆነች መካ ወርዳት ያበቃ እንደገና መዲና ከሄዱ በኋላ በድጋሜ ወርዳለች ይላሉ። እና ለማንኛውም እንግዲህ ይህች ሱራ አዕዞሙ ሱረቲን ፊ ኪታቢላህ በቁርአን ውስጥ ከማንኛውም ምዕራፍ የላቀችና የበለጠች በመባል ትታወቃለች። ሰባት አንቀጾች አሉባት እና ቢስሚላሁንም ጨምሮ ማለት ነው፣ ወይም ቢስሚላሁን ቢቀርም በሁለቱም አቆጣጠር ሰባት አንቀጽ ያካተተች መሆኗ አይቀርም። ወትሰመል ፋቲሃ ስያሜውን በሚመለከት አልፋቲሃ ማለትም የመክፈቻዋ ሱራ በመባል ትታወቃለች። ይህ ሲባል እንግዲህ መጀመሪያ የወረደች ማለት ሳይሆን በቁርአኑ አቀማመጥ በጽሑፍ በሚዘገብበት ጊዜ የመጀመሪያ መክፈቻ ስለሆነች ማለት ነው። እንዲሁም ኡመል ኪታብ በመባል ትታወቃለች። ማለትም የኪታቡ ዋና ቁልፍ ጉዳይ ማለት ነው። እና ኡመል ኪታብ የተባለችው በውስጧ ያካተታቸው ቁም ነገርና ነጥቦች በሌሎች ሱራዎች የተተነተኑና የተስፋፉ ይሁን እንጂ መሰረተ ሐሳቡ ከሷ ነው ሁሉም ነገር የተቀመጠው ማለት ነው። እና ስለዚህ ሶላት በሚሰገድበት ጊዜ እንኳ እሷ ካልተነበበች በስተቀር ሌላ ሱራ አንብቦ ብቻውን ሊያሰግድ አይችልም የተባለውም በዚሁ ምክንያት ነው። እንደገና ካፊያ ወይም ሻፊያ በመባል ትታወቃለች። ማለት እሷን ያወቀና ያነበበ ሰው ከሌላው ሁሉ ትተካለታለችና ትበቃዋለች፣ እሷን ትቶ ግን በሌላው እሸፍናለሁ የሚል ሰው አይበቃውም እንደማለት ነው። እንደገና ዋቂያም ትባላለች፣ ጠባቂ። እሷን እንደ መመሪያ ያደረጋት ሰው ከብዙ ጥፋትና ጉዳት አላህ ሱብሓነሁ ወተዓላ ይጠብቀዋል ማለት ነው። ሌሎችም የተለያዩ ስሞች አሏት። እንግዲህ ይህች ሱረቱል ፋቲሃ አላህ ሱብሓነሁ ወተዓላ ከማንኛውም ነገር መካከል አንዱን በሌላው ላይ የማብለጥ ፍቃዱ ነውና ከሱራዎቹ ሁሉ አጭርም ብትሆንም እሷን ከረጃጅሞቹ ምዕራፎች የበለጠ ክብርና ማዕረግ ሰጥቷታል ማለት ነው። እሷ እንደ መሰረት ሆና ሌሎቹ ሁሉ ሥራዎች እሷን እንዲተነትኑና እንዲያስፋፉ ነው ያደረገው ማለት ነው። በመሆኑም ይህች ሥራ እንግዲህ ማንኛውንም መሰረታዊ የሆነ የዲን ጉዳይ ያጠቃለለችና ያካተተች በመሆኗ ሙስሊሞች በቀን በሚያደርጓቸው የስግደት ግዴታዎች ውስጥ እሷን እንደ ዋና አድርገው እንዲጠቀሙባት አዘዘ ማለት ነው። ምክንያቱም በጌታቸውና በእነሱ መካከል ቃል ኪዳን ለማደስ በቀን ቢያንስ 5 ስግደቶችን በሚሰግዱበት ጊዜ ወደ 17 ረካ ይሆናሉ። እነዚያ ሁሉ ይህችን ሱራ ደጋግመው እንዲያነቡ የታዘዘበት ምክንያቱ በዚህ ውስጥ ያለውን ቃል ኪዳንና መሰረተ ሐሳብ ሁልጊዜ እንዳይረሱና እንዳይዘነጉ ለማስታወስ ታስቦ ነው ማለት ነው። ደረጃዋን በሚመለከት ደግሞ ነቢያችን አለይሂ ሰላቱ ወሰላም የተለያዩ ሀዲሶች ነግረውላታል። ከነዛም መካከል አንድ ጊዜ ኡበይ ኢብኑ ካዕብ የተባሉ ሰሃቢይ ና እስቲ ቁርአን ቅራልኝ ብለው ነቢያችን ጠየቋቸውና መጥተው ይህችን ሱራ አነበቡላቸው ይባላል። ካነበቡ በኋላ ምን አሉ? ወለዚ ነፍሲ ቢየዲሂ፣ ነፍሴ በእጁ በሆነ የለት ጌታ እምላለሁኝ አሉ ረሱል አለይሂ ሰላቱ ወሰላም። ማንዝለ ፊ ተውራት ወላ ፊ ኢንጂል ወላ ፊ ዘቡር ወላ ፊ ቁርአን፣ ባለፉት ቅዱሳን መጽሐፎች ሁሉ በተውራትም በኢንጂልም በዘቡርም በፉርቃንም ይህችን የመሰለ ምዕራፍ አልወረደም አሉ። በተለያዩ የነቢያት መጽሐፎች እንግዲህ የተለያዩ ምዕራፋት ወርደዋል። ከነዚያ ሁሉ ይህችን ሱራ የሚተካ ወይም የሚመስል ነገር አላወረደም፣ በጣም ልዩ የሆነች ናት በማለት አደነቋት ይባላል። هي السبع المثاني. سبع المثاني مالتهم الصانات، قرآن العظيم مالت الصانات آبيت بالات مالتهم سورة الحجر لاي ولقد آتيناك سبعا من المثاني والقرآن العظيم لاي فورتو لانت فقرآن سبع بالا سبع تانكت هنا بيجزيو يمتدقا قمنا يمات سلچ ونچ ليوم راق تتنك كسام غارا اتقال ايوننا تلاقون قرآن لقسنه هلا ان الله سبحانه وتعالى يتمزدكو ይህን ሱራ ስለሰጠኝ ነው ይህን ሱራ ከኔ በፊት ለማንም ነብይ አላወረደም በማለት ገለጹ ይላል። በተጨማሪም ደግሞ አቡ ሰዒድ ኢብኑ ዓላ የተባለው ሰሃቢ በቁርአን ውስጥ በጣም ልዩና ታላቅ የሆነችውን ምዕራፍ ዛሬ አስተዋውቀሃለሁኝ አሉ። ታዲያ ማናት ብሎ በሚጠይቃቸው ጊዜ አልሐምዱሊላሂ ረብል ዓለሚን በማለት የምትጀምረው በማለት ገለጹለት ይባላል። የሰብዑል መታኒ لقد آتيناك سبعا من المثاني بميلو قال الله يجلساتم استوانات سبعا مالت بالا سبعا تانكت مالت نو مثاني مالت فيجي زيو يمتدقا كم يهونج بالا سبعا تانكت مراف استوان ستنا البلوه الله سبحانه وتعالى تلاك لتايو على اللينا تلاك قاية شرين مهونون يجلسو استوان نو بمالت استواوكو نيلا እና ይህች ሱራ እንግዲህ ለሁሉም ነገር አለቃና ዋና መሰረታዊ ጉዳይ እንዳለው ሁሉ ይህችም ለመላው ቁርአን ዋና ጽንሰ ሐሳብና መሰረታዊ ቁም ነገሮችን የያዘች በመሆኗ ነቢያችን አለይሂ ሰላቱ ወሰለም በተለያየ አጋጣሚ የፋቲሃን ጠቃሚነትና ታላቅነት ደጋግመው ይገልጹ ነበር ማለት ነው። በመሆኑም አልፋቲሃ በአጠቃላይ ከቁርአን ምዕራፎች ሁሉ በአንደኛ ደረጃ የምትጠቀስና የምትደነቅ አዞሙ ሱረቲን ቢኪታቢላ በዚህ በአላህ ኪታብ በቁርአን ውስጥ ታላቋ ምዕራፍ ተብላለች ማለት ነው። እንግዲህ በርዝመት ቢሆን ኑሮ ከሷው ጎን ያለችው ሱረቱል በቀራ ነበረች ታላቅነት እንድትይዝ የምትችለው። ግን አላህ ሱብሃነሁ ወተዓላ አንድ ነገር በቁመቱ ርዝመት ወይም ደግሞ በወርድ ስፋት ሳይሆን ውስጥ ባለው ምስጢር ነውና ደረጃውን የሚያለቀው አልፋቲሃ መላው ሱራዎች የምትበልጥ ናት ተብሎላታል ማለት ነው። ሌሎች ሱራዎች እንግዲህ በሱራ ደረጃ ሲወዳደሩ እያንዳንዳቸው ፋቲሃን ሊያክሉ አይችሉም ማለት ነው። በአያት ደረጃ አያቱል ኩርሲይ እንደምትበልጥ ሁሉ በሱራ ደረጃ ፋቲሃ ናት በአንደኛ ደረጃ የምትጠቀሰው። ይህ እንግዲህ አላህ ሱብሃነሁ ወተዓላ የፈለገውን ነገር በፈለገው የማብለጥ ችሎታና ስልጣን የሱ ስለሆነ ለምን እንዴት ሳይባል ሱረቱል ፋቲሃን ከመላው ሱራ ሁሉ አብልጫታለሁና አልቅያታለሁ ብሏል ማለት ነው። ይሄን አውቀን እኛም እንግዲህ ተገቢ አክብሮትና ትኩረት መስጠት ያለብን መሆኑን እንገነዘባለን። ወደ ዝርዝር ተፍሲሩ በመንመጣበት ጊዜ አልሐምዱሊላሂ ረብል ዓለሚን ምስጋና ለአላህ ለዓለማት ፈጣሪና ባለቤት ጌታ ለሆነው ይድረሰው ማለት ይሆናል። አርራህማን አርራሂም እጅግ ሩሩህና በጣም አዛኝ ለሆነው አላህ ማሊክ የውሚዲን የፍርድ ቀን ዳኛ ወይም ደግሞ የመጨረሻው መድረክ ባለቤት ለሆነው የቂያማ ቀን ማለት ነው። እያከ ነዕቡዱ አንተን ብቻ እናመልካለንና እንገዛለን ወእያከ ነስተዒን ከአንተ ብቻ እርዳታና እገዛን እንሻለንና እንለምናለን ማለት ነው። ኢህዲነ ሲራጠል ሙስተቂም ቀጥተኛውንና ትክክለኛውን መንገድ ምራን صراط الذين انعمت عليهم انت ملكان صراط الناس اجاهن يلغسكاچو يهولوتن باروتين منجدنا مسمر غير المغضوب عليهم بنس لاي قطا يعرفباچونا ولا الضالين يالتساساتو يهولوتن باروتين منجد مران بلو اندبالتنو انا انغدي بنطرا ترغم درجه يسيون ودزرو بمنملسبت كيه مجمريا ምስጋና ለዓለማት ጌታ ለአላህ ይገባው በሉ ይለናል። አላህ ሱብሃነሁ ወተዓላ እንግዲህ እኛን ፍጥሮችን ለምን እንደፈጠረን እንዴት እንደፈጠረን ስለሚያቅ እኛ ደግሞ የተፈጠርንለትን ዓላማ እንዳንስትና እንዳንሳሳት በማሰብ መመሪያ ያወርድልናል ማለት ነው። እኔ ጌታችሁና ፈጣሪያችሁ እንደመሆኔ እኔን ማወቅና ማክበር መፍራት ይኖርባችኋል። ስለዚህ ውለታዬን ተገንዝባችሁ ለኔ በአጠፋው ምስጋና ማቅረብ አለባችሁ። ስታመሰግኑ ደግሞ እናንተ በመረጣችሁትና በፈለጋችሁት ቃል ሳይሆን እኔ በመረጥኩላችሁ መሆን አለበት አለና የዓለማት ባለቤትና ጌታ ለሆነው ለአላህ ምስጋና ይድረሰው ብላችሁ በዚህ አይነት ቃል አመስግኑኝና አወድሱኝ ይለናል ማለት ነው። እዚህ ላይ እንግዲህ አንድ ሰው ጌታውን ማክበርና ማወደስ እንዳለበት ቢያውቅም እሱ በምን አይነት ቃል መጠቀም እንዳለበት እስካላወቀ ድረስ ጌታን አወድሳለሁኝና አመሰግናለሁ ይብሎ ባልሆነ ቃል እንዳውም የጌታን ክብር የሚነካና ወደ ስድብ የሚለወጥ ቃል ሊጠቀም ይችላል። ያ እንዳይሆን መመሪያ አስቀመጠለት ማለት ነው። ችሎታ ላለውም ለሌለውም ደግሞ በእኩልነት እንዲሳተፍበት የዓለማት ጌታና ባለቤት ለሆነው ለአላህ ምስጋና ይድረሰው በሚል አይነት ቃል አወድሱኝ ይላል። እዚህ ላይ እንግዲህ አላህ ሱብሓነሁ ወተዓላ በሚመሰገንበት ጊዜ ለመመስገን ምክንያት የሆነውን ነገር ሳይጠቅስ እንዲሁ ዝም ብሎ አይደለም አመስግኑኝ የሚለው ማለት ነው። አላህ መመስገን አለበት። ለምንድን ነው መመስገን የሚገባው ብትሉ ሊአነሁ ረቡል ዓለሚን እንደማለት ነው። የዓለማት አስገኝና ፈጣሪ ባለቤት አንከባካቢ ጠባቂ ስለሆነ ነው። ይህ ውለታ ከሆነ የዚህ ውለታ ባለቤት የሆነውን አላህ ማመስገን አለባችሁ ማለቱ ነው። እና በተጓዳኝ ምንድን ነው የሚጠቁመን? ከአላህ ሌላ ያሉ ነገሮች እንኳን ሊመለኩና ሊገዙላቸው ቀርቶ በእውነቱ ጠለቅ ብላችሁ ብታስቡና ብታስተውሉ ኑሮ መመስገን እንኳን አይገባቸውም ማለቱ ነው። እንኳን መመለክ ቀርቶ መመስገን የሚገባው የለም። ምክንያቱም ምስጋና የሚባለው ነገር የውለታ አጠፋ ምላሽ ነው። አንድ ሰው አንድ ውለታ በዋለ ቁጥር ነው በሰው ዘንዳ ተመስጋኝነትን ሊያገኝና ሊያተርፍ የሚችለው ማለት ነው። ምንም ውለታ ላልዋለ ሰው እንዲሁ ዝም ብሎ ላልፎ ሀጆ አመሰግናለሁ ቢባል ሰውየው ምን ሆነ? የታውቆይ ነው? ምን አድርጌለተን ነው ነው የሚለው በሰው ደረጃ እንኳ ማለት ነው። ግን ውለታ የዋለ እንደሆነ በዛ በውለታው መሰረት ቢያመሰግን ያምርበታል። እና በሰው ልጆችም ሆነ በጅኖች በመላእክቶችም በሌሎች ፍጡሮች ዘንዳ ያለው የሚታየውም የማይታየውም ቁሳዊም ሆነ መንፈሳዊ ውለታና ጸጋ ከየት ነው ምንጩ ቢባል ከአላህ ነው። ስለዚህ የሁሉም ስጦታና ችሮታ ምንጭ እሱ ከሆነ ሁላቸውም ደግሞ ሊያመሰግኑትና ሊያወድሱት የሚገባቸው እርሱ ብቻ ነውና ለእርሱ ምስጋና ይድረሰውና ይገባው ማለት አለባቸውና በዚህ መልክ ያመስግኑኝ ነው የሚለው። ረብ የሚለውን ቃል በምንወስድበት ጊዜ የተለያዩ ትርጓሚዎች አሉ። አንደኛ የሁሉ ነገር አስገኝታና ፈጣሪ ማለት ነው። ሁለተኛ ደግሞ ያንም ያስገኘውን ነገር የሚያንከባክብና የሚጠብቅ የሚቀልብ የሚያሳድግ ማለት ነው። በሶስተኛ ደረጃ ደግሞ የሁሉ አለቃ በሁሉም ዘንዳ ተከባሪና ተፈሪነት ያለው ባለስልጣን እንደማለት ነው። ሁሉም እንግዲህ ትርጓሚዎች ለአላህ ተስማሚና ተገቢዎች ናቸው ማለት ነው። እንዲህ አይነቱ ጌታ የዛ አይነት ምስጋና ይድረሰው ብላችሁ አመስግኑት ይላል። አርህማን አርሂም ይጌታ ደግሞ የሁሉ ፈጣሪና ተቆጣጣሪ በሚባልበት ጊዜ የሰዎች ብዙ ጊዜ ተቆጣጣሪ የሚለውን ቃል ሲሰሙ ፍርሃት ይሰማቸዋል። የስልጣን ቃል በመሆኑ ማለት ነው። የጌታ እንግዲህ ከበላው ሌላ ተቆጣጣሪና አለቃ የሌለው ከሆነ በዚህ ኃይሉ ሰዎችን እንደፈለገ ቢጨፈጭፋቸውና ቢያጠፋቸው ምን ይበቃቸዋል የሚል ስጋት እንዳይከተላቸው አርህማን አርሂም አለ። የስልጣኑና የኃይል የጥበቡ ስፋትና ግዝፈት ወሰን የሌለው ቢሆንም ደግሞ ረራየውና ሀዘኑ ደግሞ ከዛው ያልተለየ ነው። በጣም እጅግ ሩህሩህ ነው አለ ማለት ነው። እንደገና ደግሞ ረራየው መቋረጫ የሌለው ሁልጊዜ ቋሚና ዘላቂ ነው በማለት አበሰረ። እና አላህ እንግዲህ ሱብሓነሁ ወተዓላ በስልጣኑና በኃይሉ ልክ አዘኑና ረህራሄው ደግሞ እንደዛው የተፋ ነው ማለት ነው። ሌላ ባለ ስልጣኑ በላቀና በከበደ ቁጥር አምባገነንነትና ማናለብኝነት እየተሰማው ሌሎችን ሲያጠቃና ሲጨፈጭፍ ነው የሚታየው ማለት ነው። አላህ ግን ሱብሓነሁ ወተዓላ ስልጣኑ ታላቅ እንደመሆኑ ረህራሄው ደግሞ የዛኑ ያህል የተፋ በመሆኑ ሁሉንም በረህራሄና በጸጋ ሲያቀማጥለው ነው የሚታየው እንጂ በግደለሽነትና በማናለብኝነት እንዲሁ የሚጨፈጭፍ አይደለም ማለትን ይጠቁማል ማለት ነው። ይህ በሚባልበት ጊዜ በጣም አዛኝና ሮሩ ነው ሲባል ደግሞ ሰዎች ቅጥ የላቸውምና እንግዳውስ ያረኩትን ባደርግ ምንም የለብኝ በማለት ዛብ እንዳይለቁና እንዳይዘናጉ ማሊክ የውሚዲን አለቀጥሎ የፍርዱ ቀን ባለቤት ወይም የመጨረሻው መድረክ ዳኛ አለ ማለት ነው። ይህ ሲባል ደግሞ ቂያማ ቀን የሚባል ነገር ሰዎችም ሆነ ጅኖች በሰሩ ስራ የሚጠየቁበትና የሚመነዱበት እለት እንደሚመጣ ጠቆመ። ምንም አዛኝሩሩ ቢሆንም ሰዎችን ሆነ ጅኖችን በሰሩ ስራ የሚጠይቅና የሚመነዳ መሆኑን ደግሞ መዘንጋት የለበትም። የዛ ፍርድ ቀን ባለቤት መሆኔ ከታወቀ ከወዲሁ የሚበጃችሁን ነገር ከወዲሁ ታስቡበትና ተሰሩ ዘንዳ ማሊክ የውሚድነኝ በማለት ራሱን አስተዋወቀ ማለት ነው። እና ማሊክ ማለት ባለቤት ማለት ነው ወይም ባለስልጣን ማለት ነው። የውሙድን ማለት የውሙል ጀዛ ማለት ነው። ማንም ሰው በሰራው ስራ በክፉም ሆነ በመልካሙ የሚመነዳበትና የሚዳኝበት ልፍ ነው። ዳኝነትና ዳኛ በሚነሳበት ጊዜ የሚዳኝና የሚፈረድበት ያለ መሆኑን ያመለክታል ማለት ነው። ስለዚህ የመጨረሻ ፍርድ የሚሰጥ ጌታ ከሆነ የሚፈረድባቸው እነማን ናቸው? ሰዎችና ጅኖች ናቸው ማለት ነው። የሚፈረድላቸው በምን መሰረት ነው? በሰሩ ስራ መሰረት፣ በመጥፎም ሆነ መልካም ብዙም ሆነ ጥቂት በሰሩ ስራ ፍርድ ያገኛሉ ከተባለ ከወዲሁ እንግዲህ ፍርድ የሚያስከትለውን ነገር ገምግመውና አስበው የሚበጃቸውን እንዲሰሩ የሚጎዳቸውን እንዲርቁና እንዲጠነቀቁ ያደርጋቸዋል ማለት ነው። እያከ ናዕቡዱ ወእያከ ነስተዒን። እና ይህንን እንግዲህ ካወቃችሁ በኋላ እኔ ጋራ ቃል ኪዳን እንድትገቡ ፈልጋለሁኝ ይላል አላህ ሱብሃነሁ ወተዓላ። እኔ ከእናንተ ከሁሉም በላይና ከማንም በፊት የምጠይቃችሁ ነገር ቢኖር ኢባዳችሁን ለእኔ ብቻ ፍጹም እንድታደርጉ ነው። ኢባዳ ማለት አምልኮ ማለት ነው። እና ከኔ በስተቀር ተመላኪ ወይም በትክክል የምትገዙለት ጌታ እንደሌለ አውቃችሁ አንተም ብቻ በብቸኝነት እንገዛለንና እናመልካለን ብላችሁ ቃል ግቡ ይላል። ወእያከ ነስተዒን፣ ለዲንም ለዱንያም ጉዳይ ደግሞ መሳካትና መስመር ኃይልና ጉልበት የምንጠይቀውና የምንለምነው ካንተ ብቻ ነው ብላችሁ ቃል ግቡልኝ። እንግዲህ በፈጣሪና በፍጡር መካከል ያለው ዋና ምስጢሩ ይሄ ነው። ፋቲሃንም ታላቅ ያደረጋት ማለት ነው። እና እሱ ኻሊቅ ራዚቅ ማሊክ የውሚዲን መሆኑ ከታወቀ ፍጡሮች ደግሞ ተፈጣሪዎች፣ ተመጋቢዎች፣ እንደገና ደግሞ ተገዦች መሆናቸውን አውቀው አንድና ብቸኛ የሆነውን አላህ በብቸኝነቱ እንዲያመልኩት ቃል መግባት ይጠበቅባቸዋል ማለት ነው። ስለዚህ እያከ ናዕቡዱ፣ አንተን ብቻ ካንተ በስተቀር በቀጥታም ሆነ በተዘዋዋሪ ለማንም አናመልክምና አንገዛም አናጎበድድም፣ ለአንተ ብቻ አምልኮትን እንሰጣለን ብላችሁ ቃል ግቡ ይላል ማለት ነው። እንደገና ደግሞ የዲንም ሆነ የዱንያ ጉዳይ ማንኛውንም ስራ ለማከናወን በሚነሱና በሚንቀሳቀሱበት ጊዜ ጉልበትና መላ ዘዴ ከእርሱ እንዲለምኑ እሱን ደጅ እንዲጠኑ ይመክራቸዋል ማለት ነው። ከአንተ ብቻ እርዳታና እገዛን እንሻለንና እንለምናለን ማለት ነው። ይህም ማለት እንግዲህ ፍጡር እንኳን ሌላ በአዲን ቀርቶ የራሱን እውቀትና ጉልበት እንኳን ሊተማመን አይገባውም ጌታውን ዘንግቶ ማለት ነው። መጀመሪያ አምልኮትን ለአላህ ብቻ ማድረግ አለበት። በዛ ባመነበት ጌታ ደግሞ ሲንቀሳቀስ ማንኛውንም ስራ ለመስራት በሚያስብበት ጊዜ ጌታ አንተ ደግፈኝ፣ እርዳኝ፣ እገዘኝ ማለት አለበት እንጂ እኔ ባለኝ ጉልበትና እውቀት ይህን ነገር ዝም ብዬ እሰራዋለሁና እወጣዋለሁ ብሎ የገዛ እውቀትና ጉልበቱን እንኳን ከአላህ ጎን እንዳያሰልፍ ለአላህ ፍጹም ታማኝና ተገዥ ከመሆኑ የተነሳ ያን የሰጠውን ጉልበትና እውቀትም ከሱ የመለጨለት መሆኑን አውቆ አሁንም አንተ ደግፈኝና እርዳኝ ብሎ ለጌታው በየጊዜው አቤቱታ ማቅረብና ደይ መጥናት አለበት እንጂ ከሱ ጎን ሌላ በአዲያን ተመላኪዎችና እርዳታ ሰጪዎች እንኳን አሉ ብሎ በስሜቱ ሊያመጣ አይገባውም ማለት ነው። እዚህ ላይ እንግዲህ ከአላህ በስተቀር እርዳታ ከማንም መለመን የለም በሚባልበት ጊዜ የእርዳታ መጠየቅ የሚባለው ነገር ሁለት መልክ ይኖረዋል ማለት ነው። አንደኛ በቀጥታ ከአላህ በስተቀር ማንም ሊሰጠው የማይችል አይነት እርዳታ አለ። እሱን በቀጥታ ከአላህ መለመን ይሆናል አማራጩ ማለት ነው። ሁለተኛ ፍጡርም በተሰጣቸው አቅማቸው በተወሰነ ደረጃ ሊተባበሩና ሊረዱት የሚችል ነገር አለ። ዳሩ ግን እነሱ ሊረዱ ቢችሉም እንኳን አላህን ሱብሓነሁ ወተዓላ እርዳኝ ማለትን ትቶ ወደ እነሱ ማዘንበልና ማጋደሉ በአላህ ዘንዳ ተወዳጅ አለመሆኑን ይጠቁመናል። በሁለቱም መልኩ ሰዎች ቢችሉትም ባይችሉትም ሰዎች ያርጉልኝና ይርዱኝ ከማለት በቀጥታ አላህን እርዳኝ ማለቱ ይመረጣልና ይወደዳል ማለት ነው። ግድ ከሆነ ግን ሰዎች ሊያረጉት የሚችሉትን ነገር በሰበብነታቸው እንዲረዱና እንዲተባበሩ ቢጠየቁ አይከለከልም፣ ግን አለመጠየቁ ይመረጣልና ይሻላል ማለት ነው። ስለዚህ እንግዲህ አላህ እንጂ ማንም ሊያደርገው የማይችለውን ነገር ከሌሎች ደይ መጥናት ማለት ሽርክ ውስጥ መዘፈቅ ማለት ነው። ያ ጭራሽ ሊሆን አይችልም። ለምሳሌ እንግዲህ እንደ ጤንነት፣ እንደ ሀብት፣ እንደ እድሜ፣ እንደ ኢማን፣ ሂዳያ፣ እውቀት የመሳሰሉትን ልጅ የመሳሰሉትን ነገሮች አላህ ነው በቀጥታ ለማንም ሰው የሚሰጠው ማለት ነው። እነዚህን ነገሮች ከሌላ አገኛለሁ ብሎ ወደ መጥናት ማለት አላህን መርሳትና መዘንጋት አላማውን መሳት ማለት ነው። ሰዎች ግን ጥቅቅን ነገሮችን ሊያደርጉ ይችላሉ አላህ በሰጣቸው አቅማቸው። እነዛን ነገሮች እርዱንና ተባበሩን ቢባሉ ይህ አይከለከልም። ወተአወኑ አለል ብር ወተቅዋ ባለው አያት እንደተጠቀሰው በኸይር ነገር አላህ በወደደው ነገር ተባበሩና ተጋገዙ ብሏልና በዛ መልክ መተጋገዙ ይቻላል። ሁሉም ግን ያንንም ከሰው ተመጥናት በአላህ ብቻ መወሰኑ ይመረጣል ማለት ነው። እና እንግዲህ ይሄ ተውሂድ ትልቅ ሚዛን ነው። ኢባዳ አምልኮት ለአላህ ብቻ እንደተደረገ ሁሉ እገዛና እርዳታ እንኳን ከአላህ ብቻ መሆን አለበት። ምንድነው አላህ የሚፈልገው? ባሪያው በማንኛውም እንቅስቃሴው በእርሱ ብቻ እንዲመካና እንዲተማመን ነው። እሱን ትቶ ሌላ አካሎች ይረዱኛልና ይደግፉኛል፣ ይደርስልኛል የሚል ስሜት ባመጣ ቁጥር ከአላህ እየራቀ ነው የሚሄደውና ከእርሱ እንዳይርቅና እንዳይለይ በመፈለጉ እርዳታም አምልኮትም ከአንተ ጋር ብቻ ነው ያለ ቁጥራቴና ግንኙነቴ ብላችሁ ቃል ግቡልኝ ነው የሚለው ማለት ነው። እና የዛ አይነት ቃል እንግዲህ ከገቡ በኋላ ባሮቹ ደግሞ እርሱ ሊያረግላቸው የሚሻውንና የሚፈልገውን ነገር ቀጥሎ ያስታውሳቸዋል ማለት ነው። ሂዲነ ሲራጠል ሙስተቂም። በዚህ እንግዲህ በዒባዳውና በስቲዓናው ቃል ኪዳን እኔ ጋር ከተስማማችሁና በውለታችሁ ተጸናችሁ እኔ ደግሞ ለእናንተ የሚጠቅመውን ነገር ሁሉ አደርግላችኋለሁ። ከማደርግላችሁ ነገር በጣም አስፈላጊውና አንገብጋቢው ሂዳያ ስለሆነ እሱን ጠይቁኝ ይላል። እና ትክክለኛውን መንገድ ምራን በሉ። የጦሪቀል እስላም ነውና የእስላማዊ መርሆ ወይም የእስላማዊ ጎዳናን ምራን ብላችሁ ጠይቁኝ። ሂዳያ አህሙላሻ ከማንኛውም ነገር የበለጠ ለእናንተ ጠቃሚና አስፈላጊ ስለሆነ እሱን አበክራችሁ ጠይቁኝ፣ ተጠየቃችሁኝም አደርግላችኋለሁ ይላል። ዝም ብሎ በቀጥታ ማድረግና መስጠት እየቻለ አላህ ሱብሓነሁ ወተዓላ ጠይቁኝ ይላል። ጠይቁኝ የሚለው ዒባዳ ከዚህ ይጀመራል ማለት ነው። ያው ዱዓው ሆነ ዒባዳ እንደተባለው በሐዲስ ዱዓ ራሱ ዒባዳ ነውና የሚፈለገውን ነገር ጌታዬ እንዲህ አድርግልኝ ብሎ አንድ ባሪያ ሲጠይቅ ባርነቱን አረጋገጠ። እሱ ከጃይ ለማኝ፣ ጌታ ደግሞ ሰጭ ቸር ባለጸጋ መሆኑን ስለሚጠቁም ጌታ ጋር ያለውን ግንኙነት በሚገባ መስመር ያስይዘዋል ማለት ነው። ስለዚህ ሰዎች ደግሞ ዱዓ አድርጉ በሚባሉ ጊዜ ዕለታዊና ግላዊ ጥቅማቸውን ነው አስቀድመው የሚደረድሩት። የሚበሉት፣ የሚጠጡት፣ የሚለብሱት፣ የሚያጌጡት ነገር ነው ትዝ የሚላቸው አስቀድሞ። እነዚህ ነገሮች ደግሞ አንድ ሰሞን ተብለጭልጨው የሚረግፉና የሚከስሙ ነገሮች ናቸው። አላህ ደግሞ ለባህሮቹ እንደዚህ ሸንጋይ ነገሮችን አይደለም መስጠት የሚፈልገው፣ ቋሚና ዘላለማዊ ዘላቂ የሆነ እድልን ነው። ስለዚህ ሂዳያ ነው ለሁሉም ነገር መሰረቱና ወሳኙና ሂዳያን ትክክለኛውን መስመርህን ምራን ብላችሁ ጠይቁ። አንድ ሰው እንግዲህ በዚህ በዱንያ በህይወቱ ላይ እያለ አላህ በወደደውና በፈቀደው መንገድና መስመር የሚጓዝ የሆነ እንደሆነ ይህን እድል አላህ ተወፈቀው፣ ዱንያውም አኸራውም ተሳካለት ማለት ነው። ምክንያቱም ዱንያውም ጌታው በፈቀደውና በወደደው መንገድ ከተጓዘ ጌታን ጋራ ሆነ ፍጡሮች ጋራ አይጣላም፣ አይጋጭም፣ ሰላማዊ ህይወት ያገኛል ማለት ነው። በመጪው ዓለም ደግሞ በጌታው መስመርና ፍቃድ እስከተመራ ድረስ በቀጥታ ያው መኖሪያው ጀነት እንደሚሆንለት ነው። ስለዚህ የሁለት ሀገር ዲልና እድል የሚገኘው በሂዳያ ስለሆነ መጀመሪያ ሂዳያን ስጠን ብላችሁ ጠይቁኝና ለምኑኝ ይላል ማለት ነው። እሱ ከተገኘ ሁሉም ነገር ይገኛል። እሱ ከጠፋ ግን ሌሎች የተለያዩ ጥቅቅን ነገሮች እንኳን ለእለቱ ቢገኙ ከጊዜ በኋላ እንደገና ውድቀትና ውርደት ስለሚመጣ ሂዳያን አስቀድማችሁና አበክራችሁ ለምኑኝ፣ ይህን ካደረጋችሁ እኔ የምሰጣችኋለሁ ይላል አላህ ሱብሓነሁ ወተዓላ። ሲራጠ ለዚነ አንዓምተ ዐለይሂም። እና የቀጥተኛና ትክክለኛ መንገድ ወይም መስመር የተባለው ዝም ብሎ በምድር ላይ መንገድ እንዳይመስል መንፈሳዊ ወይም ምስጢራዊ መንገድ መሆኑን ሲጠቁም አንተ ውለታህንና መልካም ችሎታ ጸጋህን የለገስካቸውን የባሮችን መንገድ ምራን ማለት ነው አሉ። የዱንያ የአፈር ላይ መንገድ ከሆነ ግን ያው ካፊሩ ሙእሚኑም ሰይጣኑም እንስሳውም የሚጓዝበት ነው እንጂ የሙእሚኖች ወይም አላህ ልዩ ውለታ የለገሳቸው መንገድ የሚባል ነገር የለም። በምሳሌ እንኳ መንገድ የጋራ ነው ነው የሚባለው። ግን ይሄ የዲን መንገድ ማለት ነው። የዲን መንገድ ከተባለ ደግሞ የአላህ ወዳጆች የተጓዙበት መንገድ ከአላህ ጥላቶች መንገድ ይለያል ማለት ነው። እና ነዚ ያአላህ ወዳጆች እና የሱ መልካም ትሮታ እና ጸጋ የደረሳቸው ማለት እንደማናቸው ሲባል የነብያት የሰማዓታትና የተለያዩ ያአላህ ባለሟሎች የሆኑት ናቸው። እና ግሪ ነብይ ማለት ያው የታወቀ ያአላህ መልእክተኛ ማለት ነው። ያአላህ መልእክተኞች መመሪያቸው ምንድነው? ቅዱሳን መጻሕፍት ናቸው። እንደ ቁርአን እንደ ተውራት እንደ ኢንጂል ያሉ በእነሱ መመሪያዎች እንድንጓዝ አስችለን ማለት ነው። የተከታዮቻቸው እንግዲህ የሲዲቆቹ እንደና አቡበክር የነበሩት መንገዳቸው ያው የነብዩ መንገድ ነው ማለት ነው። የሹሃዳዎች የሰማዕታት እንደና ሐምዛ ያሉት ማለት ነው። የነዚህን አይነት መንገድ ምራን የነሱን ፈለግ ለመከተል አስችለንና አብቃን ማለት ነው። غير المغضوب عليهم እና በእነሱ ላይ ያንተ ቁጣ ያላረፈባቸው የሆኑት ነው። እና መጀመሪያ ትክክለኛውን መስመር ካሳያቸው በኋላ ከዚህ በኋላ እንደገና በራሳቸው ድክመትና ጉርለት ቁጣ ያመጣባቸው እንዳሉም ተቆመ ማለት ነው። እነዚህም የሁዶቹ ናቸው ማለት ነው። የሁዶች ያው በነብዩላህ ሙሳ አማካይነት ትክክለኛውን መስመር ተቆሟቸው በዛ ጉዞ ተጀመሩ በኋላ እንደገና ያዋቂያቲ በመሆን ተውራትን እየሰረዙና እየደለዙ ቀጥለው የመጡት ነብያቶችና መጻሕፍት አንቀበልም በማለታቸው የተሳሳቱና የተወናበዱ በመሆናቸው አላህ ተቆጥቶባቸዋል። መጀመር በቂ አይደለም መጨረስ እንጂ። እና እንደ ሁዶች ጀምረን እንዳንቀር እንዳልተቆጣባቸው እንደ ሙእሚኖችና እንደ ሷሊሆች አድርገን ብላችሁ ጠይቁ። አለበለዚያ የሁዶችም ጀምረውት ነበር ለነገሩ ማለት ነው። ወለባሊን እንደገና ደግሞ እንዳልተሳሳቱት ማለትም እንዲሁ ትክክለኛውን መንገድ ከጨበጡ በኋላ ከትንሽ ጊዜ በኋላ እንደገና ተጎዳናው ተገለውና አጋርለው ገደል የገቡም አሉ። እነሱም ደግሞ ነሳራዎች ናቸውና ይላል ማለት ነው። ማለትም ክርስቲያኖቹ እነዚህ ደግሞ በነብዩላህ ኢሳ አማካይነት ትክክለኛውን መስመር ከተጠቆሙና ከጀመሩ በኋላ እንደገና ያልሆነ ነገር በማምጣት ነብዩላህ ኢሳን በአንድ መልኩ ጌታ ነው ወይም የጌታ ልጅ ነው ወይም ደግሞ የጌታ አባል ነው እያሉ የተለያዩ የተሳሳቱና የተወናበዱ አስተሳሰቦችን በማራመዳቸው ተሳስተዋል ማለት ነው። እና እንግዲህ ሁለቱ ቡድኖች ሃይማኖታዊ ነን እያሉት ካሁን ድረስ ግን ስማቸው ሃይማኖታዊ ቢባልም በተግባራቸው አላህ የተቆጣባቸውና በእጅጉ የተሳሳቱ መሆናቸውን ሲጠቁም ከዛ ሌላ ያሉት መጀመሪያውንም መስመሩ አልገቡምና ያው እንደታወቀው በስተት በሰይጣን ፕሮግራም ውስጥ ነው የሚጓዙትና የሚቋጥኑት ማለት ነው። እነዚህ ግን እስካሁን ድረስ ሃይማኖታዊ ነን እያሉ ጌታ የተቆጣባቸውና የተሳሳተባቸው ስለሆኑ እናንተም በስመ ሃይማኖታዊ እንደነዚህ እንዳትሆኑ አንድ ጊዜ ከወደድካቸው ያልተቆጣህባቸው ካስተካከልካቸው ያልተሳሳቱ የሆኑትን የወዳጆችህንና የጸጋ ባለቤቶችህን መስመር ምራንና በዛ እስከ ዘለቄታው እንድንጓዝ አስችለን ብላችሁ ጠይቁና ለምኑ ይለናል ማለት ነው። እነዚህ ሶስት የተለያዩ ክፍሎች እነማን እንደሆኑ አላህ ሱብሓነሁ ወተዓላ በተለያዩ አንቀጾች ተቆማቸዋል። ማለትም የመጀመሪያዎቹ አንአምተ አለይሂም በሚባል የተጠቀሱት እነማን እንደሆኑ በማስመልከት ومن يطع الله والرسول فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا إلى الذي الله كلب يمجزنا لرسول يمتعززوا يهونوت وغنوت እነዚያ አላህ Subhanahu Wa Ta'ala መልካም ትሮታና ጸጋውን ከለገሳቸው ድለኞች ጋራ ነው የሚደመሩት ይላል። እነዚያ እንግዲህ ሁለታ የለገሳቸው እነማናቸው ሲባሉ ምን ነብይና ለራሱ ያብራራ ከነብያቶች ጋር ይሆናሉ ማለት ነው። ሲዲቆች ጋርና አቡበክር ጋራ ማለት ነው። ሹሃዳ እና ሐምዛን ይመሰሉ እንደገና ወሳሊሂን ያአላህን ፍቃድ ያከበሩና ያአላህ ባለሟልና የቅርብ ወዳጆች የሆኑት ጋራ ይደመራሉ ማለት የነው በማለት አብራራ ማለት ነው። ወሐሱነ ኡላኢከ ረፊቃ እነዚህ አሁን የተጠቀሱት አራት ክፍሎች ከጓደኝነት በኩል እጅግ ያማሩና የተዋቡ ናቸው በማለትም አደነቃቸውና አስተዋወቃቸው። አልመግዱብ አለይሂም እነማን እንደሆኑ ሲጠቁም ደግሞ ገዲበላሁ አለይሂም ወላአነሁም ወአደለሁም ጀሃነመ ኢላል በይላ አያት ማለት ነው። አላህ Subhanahu Wa Ta'ala ተቆጥቶባቸዋል ረግሟቸዋልም ጀሃነምንም ማዘጋጅቶላቸዋል በማለት ይገልጻል። እና ይሄንንም ያለው ስለ ይሁዶች ሲገልጽ ከቆየ በኋላ የነሱን ታሪክና ደካማ ጎን ሲዘረዝር ሲኮንን ቆይቶ ወደ ማጠቃለያው ነው ይሄንን አያት ያመጣው ማለት ነው። ስለዚህ መግዱብ አለይህም እነሱ መሆናቸው በዚህ ተተከሰ። በተጨማሪ ነቢያችን የሁዶች ናቸው ብለዋል በግልጽ ማለት ነው። አባሊን የተባሉት ደግሞ ضلوا وضلوا وضلوا عن سواء السبيل بميلوا عن كذ يتجلدوا نو እነዚህ የክርስቲያኑን ክፍል ራሳቸው ተሳስተው መጪውንና ተከታውን ትውልድ ሁሉ የሚያሳስቱና የሚያወዳብሩ ናቸው፣ በተተከለኛውና ተከተኛው መስመርም በእጅጉ የራቁ ናቸው በሚለው አንቀጽ ገልጧቸዋል ማለት ነው። እነዚህም እንግዲህ መጀመሪያ ነብዩላህ ኢሳ እንደማንኛውም ነብይ እኔ የአላህ መልእክተኛ ነኝ፣ እኔ ነብይ ነኝ፣ የእኔና የእናንተን ጌታችሁንና ፈጣሪያችሁን በብቸኝነት ተገዙና አምልኩ ብሎ ቢያዛቸውና ቢያስተምራቸው እሱ የሰጠውን መመሪያ ወደ ጎን በመተው እንደገና ራሳቸው የፈለጉትን ነገር በመፍጠር ነብዩን እንደገና እንደ ጣዖት በማድረግ የጌታ ልጅ ነው ጌታ ነው እያሉ እስተማብለክ ሂደዋልና እነዚህም እንግዲህ የተሳሳቱ በመባል ታወቁ። እዚህ ላይ እንግዲህ የሁዶቹ መግዱብ አለይህም ናቸው፣ ነሳራዎቹ ባሎች ናቸው በሚባልበት ጊዜ አንዱ ለሌላው ጠባይ አይደለም ማለት አይደለም። መግዱብ የሆነው ባልነትም ይኖርበታል ማለት ነው። ባል የሆነውም ደግሞ መግዱብነትም አያጣውም። ግን የሁዶቹ በመግዱብ አለይህምነት በጣም የታወቁና የላቁ ናቸው። በአንጻሩ ክርስቲያኖች ደግሞ የተሳሳቱ በመባል በእጅጉ የታወቁ ናቸው ማለት ነው። ይህን ማለትም ምንድን ነው? የሁዶቹ ብዙ ጊዜ አዋቂ አጥፊ ናቸው ይባላል። ስለ ሃይማኖት በሚገባ ያውቃሉ፣ ተውራትን ያነባሉ፣ ይከታተላሉ። ግን ያንን እያወቁ በምቀኝነት እንደገና ለተከታዮቹ ነቢዮችና ኪታቦች ድጋ ባለመስጠታቸው በአውቆ ጠፍነታቸው አላህ ተቆጣባቸው። አንድ ሰው አውቆ የሚያጠፋና ሳያውቅ የሚያጠፋ እኩል አይደለም። የአዋቂ አጥፊ በመሆናቸው አላህ ሱብሓነሁ ወተዓላ በእጅጉ ተቆጣባቸው የሚለውን አይነት አነጋገር ተጠቀመ ማለት ነው። መግዱብ አለይህም አላቸው። ክርስቲያኖች በእውቀት ላይ አይደለም ጉዟቸው የተጀመረው ማለት ነው። ገና መጀመሪያውኑ ነቢዩላህ ኢሳ እንደ ማንኛውም ነቢይ ተውሂድ አስተምረው ከሄዱ በኋላ እነሱ መሰረቱን በመገልበጥ እሳቸውን እንደ ጣዖት አድርገው ጌታ ናቸው የጌታ ልጅ ናቸው በማለት ነው የገቡት ማለት ነው። እነዚህ እንግዲህ ገና ከመነሻው ፈሩን የለቀቁና የተወናበ